የተወሰነ ቦታ ድረስ ቢሄድላችሁ ደስ ይለኛል። ቃል በቃል እስከ 46ም ቁጥር ድረስ ቢሄድና እናንተም በደንብ ተከታተላችሁ አልገባችሁም ብትጠይቁኝ ሲገባችሁ ኢንሻአላህ ነገም ሆነ ዛሬ መቀጠል ካለብን ሰዓቱን አይተን ብንቀጥል ተግባ ኦኬ እሺ أعوذ بالله من الشيطان الرجيم بسم الله والذاريات ذروا فالحاملات وقرا فالجاريات يسرا الله الرحمن الرحيم والذاريات ذروا فالحاملات وقرا فالجاريات يسرا فالمقسمات أمرا إنما توعدون لصادق وَإِنَّ الدِّينَ لَوَاقِعٌ وَالسَّمَاءِ ذَاتِ الْحُبُكِ إِنَّكُمْ لَفِي قَوْلٍ مُخْتَلِفٍ يُؤْفَكُ عَنْهُ مَنْ أُفِكَ قُتِلَ الْخَرَّاصُونَ الَّذِينَ هُمْ فِي غَمْرَةٍ سَاهُونَ يسألون أيان يوم الدين يوم هم على النار يفتنون ذوقوا فتنتكم هذا الذي كنتم به تستعجلون بسم الله الرحمن الرحيم يتسمعتكونا عندما يستعجلون من الوقت ኔትወርክ ምናምንም ችግር ካለ ያያየን እንድንሄድ ማለት ነው። ቢስሚላህ الرحمن الرحيم ዛሬ ያው የምናየው ድጋሚ ክለሳ ቢሆንም ሱረቱ ዛሪያት በመባል የምትታወቀው ምዕራፍ ነው የምናየው። 60 አንቀጾችን በውስጧ አካታይዛለች። ሱረቱ ዛሪያት የመካ ምዕራፍ እንደመሆኗ መጠን تسجيد داعم الإيمان وتوجيه الأبصار إلى قدرة الله الواحد الكهار يا أمنات قدائوشن أنكر كرر أدرقا من دنيز إذو السنونات أوشن عن سلامة مكرم مقرافنج للاو سووش إجتاتشون ملكتاتشون إلى قدرة الله الواحد الكهار أشنا في هلون شاينا بچن يودهونو أملاك حيلنا ቁድራ ችሎታ ፍታቸውን እንዲያዙሩ የምትመክረን ምዕራፍ ነች። ሌላው ወቢና ኡል አቂደቲ ራሲኻ አላ ኡሱሲ ተቅዋ ወልኢማን ሰዎች የጠለቀ ኢማንን በመገንባት አላህን በመፍራትና በኢማን ላይ መበርታት እንዳለባቸው ኔ ተቅዋንና ማመን የሚባለው መሰረት ይዘው የጠለቀ ኢማን በህይወታቸው ላይ መገንባት እንዳለባቸው ከሱረቱ ዛሪያ የምናገኛቸው ትምህርቶች መካከል አንዱ ነው ማለት ነው። ሌላም በርካታ ሐሳቦችን ሱረቱ ዛሪያ ይዛለች። ያው ድጋሚ ስለሆነ ብዙም ማብራሪያ ያስፈልገውም ቀጥታ ወደ ተፍሲሩ እገባለሁ። ቢስሚላህ الرحمن الرحيم الله بذي قرانا مقراه لا من بلون يجمروا والذاريات ذروا الى ዋዊቷ ዋወል ቀሰም ነች ይላሉ። የሰማችሁ ይኮን አንዳንድ አልፎ አልፎ እየጻፋችሁ ወዛሪያቲ አክሰመ ተዓላ ቢሂ አይ ኡክሲሙ ቢርያህ ለቲ ተዙሩ ቱራብ ፈትፈርቁሁ ወዛሪያቲ በታኝ በሆነችው ንፋስ ብዬ ነግራችኋለሁ ይላል። ذرون مبتنن من دون يبتنوت أواران نفاسة يتاتشون دهونا أواران بتنن من يادرقو ليلا مبتن يالباتشون اقروش كالو ንፋሱ የነበተን ኃይልና ባህሪ ያለው። ስለዚህ ይህ ደግሞ ንፋስ በራሱ ነገራቶችን የመበተን ያለመበተን አቅም አልነበረው። አላሁ ጀለ ወዓላ ግን የማለበት ምክንያት የአላህን ቁድራ የሚያሳይ ጉዳይ ነው። የማይጨበጥ ማያዝ ልታዩት ማትችሉት ነገር ግን ግንብ ሊጥል ይችላል፣ ቤት ሊያፈርስ ይችላል፣ አዋራም ብድግ አድርጎ ሲበትነው በአይናችሁ ታዩ ይሆናል። ኦኬ። ስለዚህ ይህ ንፋስ ምን ያሳየናል ማለት ነው? ንፋሱን የሚያንቀሳቅስ ሌላ ኃይል አለ። የትኛውንም ምሁር ብትጠይቁ ንፋስ ሕይወት አለው ወይ ብትሉት ይስቅባችኋል። በራሱ አስቦ አውጥቶ አውርዶ ኦር ኢሞሽን ኖሮት አይንቀሳቀስም። ንፋስ ሕይወት የላቸውም ተብለው ከሚጠቀሱት ነገሮች መካከል አንዱ ነው አይደለም? የሰማችሁ ነው። እና ይህ ንፋስ ግን የመበተን አቅም አለው። ይህ ንፋስ ግን ገለባና ስንዴን በታትኖ የመለየት አቅም አለው። ስለዚህ አላህ ከበስተጀርባው እኔ ያለሁና ተአምር ነውና ንፋስ በንፋስ ብዬ እነግራችኋለሁ አለ። ግን እዚህ ቦታ ላይ በንፋስ ሲምል የንፋስንም ባህሪ እግረ መንገዱን ጠቅሶ ነው። ወዛሪያት ይዘርዋል መበተንን በሚበትኑ ነፋሶች ምዬ ነግራችኋለሁ ይላል። ፈልሐሚላት ከዚህም ባሻገር ተሸካሚ በሆኑ ነፋሶች ምዬ ነግራችኋለሁ አለ። ሐሚላት ተሸካሚ ማለት ነው። ሐሚል ማለት እርጉዝ ወይም ልጅ ተሸከመች ማለት ነው። ሐሚሉ ሸይ ማለት የሆነ ነገርም ተሸከመ አካልን ስትገልጹ የምትጠቀሙት ቃል ነው። ስለዚህ ፈልሐሚላት ምቅራ ደመናን የተሸከሙ በሆኑ ነፋሶች ብዬ ነግራችኋለሁ ይላል። አይታችሁ እንደሆነ ደመና የሆነ ቦታ ላይ ዝናብን ለመስጠት ከምቸት ብሎ ሰብሰብ ብሎ ይቆማል። ከዛ ንፋስ ይመጣና ካለበት ቦታ ደመናውን ይዞት ወደ ሌላ አቅጣጫ ተሸክሞት ይሄዳል። ስለዚህ በዚህ መልኩ ደመናን ተሸክሞ በሚሄደው ንፋስ ብዬ ነግራችኋለሁ። አንዱ እንትን ይሄ ነው። ሌላው ደግሞ ግን ፈልሐሚላት ተሸካሚ ሆኑ ውቅራ ማለት ዝናብን ለማለት ይፈሰራል። ቀጥታ ተሸካሚ አሁን ደመናን ታደርጉትና በሁለተኛው ገለጻይ ፈልሐሚላት ተሸካሚ በሆኑ ደመናዎች ብዬ ነግራችኋለሁ ውቅራን ዝናብን የሚሸከሙ ማለት ነው። መጀመሪያ ነገሮችን በሚበትኑ ነፋሶች፣ ቀጥሎ ደግሞ ዝናብን በሚሸከሙ ደመናዎችም ብሎ መፈሰር ይቻላል። ይሄ ደግሞ የተሻለው ተፍሲር ነው። ዝናብን በሚሸከሙ ደመናዎች ብዬ ነግራችኋለሁ ይላል አላህ። ፈልጃሪያት እንደዚሁም ደግሞ በሚጓዙ መርከቦችም ብዬ እነግራችኋለሁ። ጃሪያት ማለት ተጓዦች የሚሄዱ ማለት ነው። ዩስራን በገር ሁኔታ ቀለል ባለ ሁኔታ በሚጓዙ መርከቦች ብዬ ነግራችኋለሁ ይላል አላህ። ተጅሪ አላ ወጅህ ልማ ጀርየን ሰህለን ገር ቀለል ያለ ምንም ኳኳኩታ ጫጫታ የሌለበትን ቀለል ባለ መልኩ ውሃ ላይ ባህር ላይ በሚጓዙ መርከቦች ብዬ ነግራችኋለሁ አለ። ፈልሙቀሲማት በሚያከፋፍሉትም ብዬ ነግራችኋለሁ አለ። ሙቀሲም ማለት አከፋፋይ ማለት ነው። ፈልሙቀሲማቲ አምራ ነገራትን በሚያከፋፍሉ መላእኮች ብዬ ነግራችኋለሁ አለ። መጀመሪያ በንፋስ ማለ፣ ሁለተኛ በደመና ማለ፣ ሶስተኛ እባህር ላይ ቀስ ብለው የሚጓዙ መርከቦች ማለ፣ በአራተኛ ርዝቅን የሚያከፋፍሉ መላእኮች ማለ። ለምሳሌ ርዝቅን የሚያከፋፍል ይሄ ኃላፊነት የተሰጠ መልአክ አለ። ዝናብን ዓለም ላይ ሙሉ ሳይሆን የተወሰኑ ቦታዎች ላይ አዝንብ ከፍለህ አድርስ ተብሎ የሚላክ መልአክ አለ። በአጠቃላይ ነገራቶችን በሚያከፋፍሉ መልአኮች ብዬ ነግራችኋለሁ ይላል። ስለዚህ ለምን የማለባቸውን ነገሮች ስትተዋቸው አላህ ለመኖሩ እንደ ትልቅ ተአምር የሚቆጠሩ ሁል ጊዜ አላህ የሚምለው ግምት የሚሰጣቸው ታላላቅ ነገሮች ነው። አሁን የማለባቸውን ነገሮች በደንብ ማጥናት ብንችል ውስጣቸውን ስንፈትሸው የአላሁ ጀለ ወዓላ አምላክነትን ውልል አድርገው የሚያሳዩ ነገሮች ናቸው። ስለዚህ ነገራቶችን በሚያከፋፍሉ መላእክቶች መላእካ ምንድነው? ስለ መላእካ መጠናት አለበት። ምን ያከፋፍላል? እንዴት ያከፋፍል? ስታጠኑት ያላሁ ጀለ ወዓላ ሀያል አምላክነትን እዛ ውስጥ እናገኛለና ሁሉ ጊዜ የሚምለው አላህ በተከበሩና ታላላቅ በሆኑ ነገሮች ነው። ለምንድን ነው ማለት ሲባል جواب القسم ይባላል። የማለበት ነገር መልስ ያስፈልጋልና እነማ ቱዓዱና የምትቀጠሩት ነገር እኮ የምትቀጠሩት ነገርማ لصادق እውነት ነው። ምንም ሸክ የሌለው ጥርጥር የሌለው ነገር ነው። ዑለማ التفسير ይላሉ اقسم الله تعالى بهذه الاشياء لشرفها الله بنزي አራት ነገሮች የማለው አራት ነገሮች የተከበሩ ነገሮች ናቸው ولما فيها من الدلاله على عجيب صنعه وقدرته يا الله አስገራሚ ችሎታና ሁሉን ቻይ አምላክ መሆኑንም የሚያሳዩ ምልክቶች ስለሆኑ ነው የማለባቸው አሉ። የማለበት ነገር መልሱ ምንድነው ሲባል انما توعدونا لصادق متتقطرت ነገር እውነት ነው። ሞቶ ሰው አፈር ሆኖ አይቀርም። ከቀብሮቻችሁ ህይወት ተዘርቶባችሁ ትቀሰቀሳላችሁ። ተቀስቀሳችሁ ለፍርድ ትቆማላችሁ። ለፍርድም ቆማችሁ ከፍርዱ በኋላ ከፍርዱ ሂደት በኋላ ስለሰራችሁ ስራ በበጎም በመጥፎም ወረታችሁን ትመነዳላችሁ ወር ትቀጣላችሁ ነው የሚለው። ስለዚህ እህቶች አላህ ጀለ ወዓላ ሞቶ መቀስቀስ የሚለው የእምነት ጉዳይ በተረጋጋሚ ብሎ ነው የሚነግረን። ለምን ከተባለ ብዙ ጊዜ የሰው ልጅ የተማለበት ነገር ያከብራል። የተማለበት ነገር ትኩረት ይሰጣል። ስለሚሰጥ ባህሪያችንን ስለማያውቅ አላህ ወዳሪያት ዘርዋ ፈልሃሚላት ይቅራ ፈልጃሪያት ይስራ ፈልሙቀስማት አምራ انما توعدون لصادق متتقطرت ነገር እውነት ነው። جهنم እውነት ነው። ጀነት እውነት ነው ይላል። ስለዚህ በቂያማ ቀን ጉዳይ ላይ በምንም መልኩ ጥርጣሬ ሊኖርን አይገባም። وان الدين ይላል ይሄ ቂያማ የሚባለው እለት እኮ ለዋቂዕን ተከሳች ነው ሆኝ ነው በቃ ቂያማ ይቆማል ይላል። وان الجزاء لكائن لا محاله دين ብሎ ማለት የምርመራና የምንዳቀን ማለት ነው። ስለዚህ የቂያማ ቀን ማለት ነው። وان الدين ይሄ ምርመራና ይሄ ጀዛ የሚባለው ነገር ቂያማ የሚባለው ነገር ሰዎች ተመርምረው ስለሰሩ ስራ ዋጋቸውን የሚያገኙበት እለት ብሎ ማለት ለዋቂዕን ተከሳችና ዋይነ በምንም መልኩ አይቀርም ይላል። በምንም መልኩ አይቀርም። ስለዚህ አንድ ሰው እስልምና ውስጥ ሲገባ በየትኛውም አጋጣሚ ቂያማ ቀን በመቆሙ ላይ መጠራጠር አይጠበቅበትም። አላህ ምሎ በተደጋጋሚ አስረግጦ የነገረን ነገር ነው። እናንተም ከሞት በኋላ መቀስቀስ ከነፍስ ዋሂድ ነው ያለው። አንዲት ነፍስ ዳግም ህይወት እንደመዝራት ነው እኔ ጋር የሚቀለው ነው የሚለው። ስለዚህ ቂያማ ቀን አለ ወገኖቼ። ለዛ ከባድ እለት መዘጋጀት መስራት መልካም ነገር ላይ መረባረብ ከእያንዳንዱ ግለሰብ የሚጠበቅ ነገር ነው። ከዛ ከባድ ቀን እዳና መከራ ለማምለጥ ማለት ነው። ከዛ ወደ ሌላ ሐሳብ ዳግም ይወስደናል። والسماء بسماء امل الله الى الله ذات الحبك ذات الطرائق مالتنا የመንገድ ባለቤት በሆነችው ሰማይ እየነግራቸዋለሁ። ሰማይ الله جل وعلا رفعها بغير امد ያለምንም ምሰሶ ሰማይን የገነባ አምላክ ነው። እዚ ሰማይ ላይ ጨረቃ የምትጓዝበት መንገድ አላት። ፀሐይ የምትጓዝበት መንገድ አላት። ከዋክብቶች የሚጓዙበት መንገድ አለ። ስለዚህ የመንገድ ባለቤት በሆነችው ሰማይ ምዬ ነግራችኋለሁ ይላል። አብደላ ኢብኑ አባስ ግን ምን ይላል መሰላችሁ? ذاتي الحبك ብሎ ማለት ذاتي الخلق الحسن المستوى እጅግ የተዋበና የተስተካከለ ተፈጥሮ ባላት ሰማይ ምዬ ነግራችሁ ይላል። ምዬ እነግራችኋለሁ ነው ይላል አብደላ ኢብኑ አባስ። ስለዚህ በአብደላ ኢብኑ አባስ ተፍሲር የባብደላ ኢብኑ አባስ ተፍሲር ذات الحبوك ማለት ጥሩ ተፈጥሮ ያላት የተስተካከለና ያማረ ተፈጥሮ ያላት ሰማይ በዚህ ሰማይ ምየነግራቸዋለሁ ማለት ነው ሲል አብደላ ኢብኑ አባስ ذات الحبوك የተዋበ ተፈጥሮ ያላት ሰማይ ብሎ ፈስሮታል። ሌሎቹ ግን ወሰማይ ذات الحبوك ማለት በሰማይ ምየነግራቸዋለሁ የመንገድ የመስመሮች የመህዋሮች ባለቤት በሆነችው ሰማይ ምየነግራቸዋለሁ ይላሉ። ሁለቱም ያስኪዳል። እነኮ ለምንድነው ዳግም ማለው ስትሉ እናንተኮ ለፊ قول مختلف ለፊ قول በንግግር ውስጥ ናችሁ مختلف በተለያየ ንግግር ውስጥ ናችሁ ነብዩ መሐመድን በተመለከተ ሰለላሁ ዐለይሂ ወሰለም ቁርአንን በተመለከተ እስላምን በተመለከተ ወጥቶን አቋም ይላችሁ አንደኛችሁ መሐመድ እብን ነው ሲል ሌላኛችሁ ደግሞ አይደለም ጠንቋይ ነው ይላል። ቁርአን አንደኛችሁ ግጥም ነው ሲል ሌላኛችሁ ደግሞ ቁርአን የድግምት መጽሐፍ ነው ትላላችሁ። ሌላኛችሁ እየመጣም ያነብልን መሐመድም ከላሱ እየተቀበለን ያመጣው እውነተኛ አምላክ ነብይ አይደለም መጽሐፉም ግለሰቦች ከጣጥፈው ቀደም ሲል ከነበሩ አባቶቻችን ተረትና ቀልዳቀል ተጠራቅሙ ነው ቁርአን ይያሉ። ቁርአንም ሆነ ነብዩ ላይ እስልምናንም እንደ ሃይማኖት መቀበል ሲተናነቃቸውና የተለያዩ ሐሳቦችን በውስጣቸው ሲተናገዱ ይኖራል። ይሄንን ማነታችን አላህ ሲያጋልጥ እነኩም ማለት እናንተኮ መሐመድና ቁርአንን በተመለከተ ለፊ ቃውል አነግግር ውስጥ ነው ያላችሁት مختلف የተለያየ ነገር ውስጥ ወጥሁን እንኳን አቋም አይታይባችሁም ነው የሚለው አይታይባችሁም። ስለዚህ ቅድሚያ እስኪ እናንተ ተስማሙ መሐመድ የአላህ ነብይ አይደለም ከማለት በስተፊት ምንም በለው ገጣሚ ነው የምትሉ ከሆነ ገጣሚ ግለሰብ ያሟላችሁ የሚገቡ ክራይቴሪያዎች አሉ። ለምሳሌ የመጻፍ ችሎታ የማንበብ ችሎታ ግጥሞችን ደግሞ ቤታቸው እንዲመታ አድርጎ አሳምሮ የማንበብ ችሎታ መሐመድ ጋር ይነገር አለ ካለ ገጣሚ ነው ብላችሁ መስማት ነው ያለባችሁ። ለምንድን ነው ትለያዩት? ቁርአንም ግጥም ከሆነ በቃ ግጥም ግጥም ነው። ደጋሚ ነው ደግሞ የምትሉ ከሆነ ደጋሚ ከመሐመድ ውጪ በጣም በርካታ ደጋሚዎች አሉ። ስለዚህ ከነዛ ደጋሚዎች ጋር ኮምፒውተር አድርጋችሁ አነጻጽራችሁ መሐመድ ደጋሚ ነው የምትሉ ከሆነ ወጥ ሆነ አቋም ያዙ። እናንተ ሳትስማሙ መሐመድን አንቀበልም ማለት ተገቢ አይደለም። ቅድሚያ ወጥ ሆነ መረጃ ላይ የቆመ አቋም ያዙና እንደፈለጋችሁ ቁርአን እኮ ይሄ ገገምነትን የሚያሰለጥን መጽሐፍ አይደለም። ለምሳሌ የሆነ ሰው አሁን ዛሬ የሆነ መጽሐፍ አንብቤ ነበር የሌላ እምነት ተከታዮች የጻፉት ነው ጋር ሂራት ዋሻ ላይ ነብዩ ጋር የመጣው ሰይጣን እንጂ እውነተኛ የአምላክ ራእይ አይደለም የሚል ሙግት የያዘ መጽሐፍ ማለት ነው። በቃ ወደም ብታነቢዋለሽ መልስ ካለሽ መልስሽን ነው መስጪው። አያችሁ ቁርአን ነብዩና ቁርአን ላይ የነበራቸውን አቋም ሲገልጽ የተለያየ አቋም ነው ያላችሁ ወጥዮን አቋም ያዙ ለአቋሞቻችሁ መረጃ ፈልጉለት ይላል። ሰዎች ሲናገሩ አቋም ሲይዙ በተቻለ አቅም መረጃ ላይ ቆመው እውነት ላይ ቆመው እንዲሆን ያነሳሳል ይመክራል ማለት ነው። ስለዚህ ሰዎች እስልምና ላይ የትኛው ማለት አቋም ይኖራቸው ነብዩ መሐመድ ረሰላሁ ዐለይሂ ወሰለም የትኛው ማለት አቋም ይኖራቸው እንምጠይቀው ምንድነው በምትናገሩት ነገር ላይ ቅድሚያ ተስማሙ ለምትናገሩት ነገር ደግሞ መረጃ ስጡን እውነት መሆኑን እንድንቀበላችሁ አቅላችን የሚቀበለው መረጃ አምጡ ማለት መብት አለን ማለት ነው። ይፈኩ አለ እነኩም ለፊ ቀውልን مختلف እናንተ የተለያየ ንግግር ውስጥ ነው ያላችሁ ወጥ ሆነ አቋም የላችሁም። ይፈኩ ይመለሳል አንሁ ማለት ከሱ ከምኑ በቁርአን ከማመን ነብይ መሐመድን ያላህ ነብይ ናችሁ ብሎ ከመቀበል ይዞራል። ማን ኡፊክ መመለስና ፊቱን ማዞር የፈለገ ይስረፉ عن الايمان بالقران وبمحمد عليه السلام من صرف عن الهدى علم الله تعالى وحرم السعادة ترونه يؤفكوا يم اللسان عنه كسو كمنو تقرأ اللي بعلمكوا كأوناتو في تنازرو تملسو هيدان مان من سو من أين السو وفيك بعلم الأزل قدم مثل الله زند بميت توقعوا علم كتككلن يا ويوت مسمر زاري محمد سيناجر تقبلوا حق لا كمقوم يلك كمقوم يلك فيتون عزرو سيد يتايال يوفكو فيتون عزرو يهدان اونتن لمقبل يتنانقوال هايقبل مان عنه مالك كاونته مالك نو كقرانو كنبيو مان كراچو من اوفيك قدم مثل بالله جل وعلا علم لاي حقنا هايقبلم تبلو يتاوقوا سوتش قالوا እነዛ ሰዎች ቀደም ሲልም ስለታወቁ ዛሬም ከነብዩ አንደበት የሚነገራቸውን ቃል አይቀበሉም ፍታቸውን አዝሮ ሲሄዱ ይስተዋላል ነው የሚለው ኡቲለ ልኸራሱን በመሄዳቸው ትክክልናቸው ማለት አይደለም ከነብዩ አንደበት የተነገረውን ቃል ረግጦ ማለፍ አደጋው ዋጋ ያስከፍላል ስለዚህ ነብዩ ነብይ አይደለም ብሎ የሚናገር ግለሰብ ውሸት ላይ ነው ያለው ተሳስተዋል ማለት ነው ቁርአኑ ምን አለ ቀጥሎ ቁቲለ ተረገመ ማን አልኸራሱን ውሸተኞች ሉዒነ الكذابون الذين قالوا ان النبي ساحر وكاذب وشاعر محمد ደጋሚ ነው محمد ገጣሚ ነው محمد ጠንቋይ ነው محمد እብድ ነው ያሉ ሰዎች ዋሽተዋል ውሸታሞች ደግሞ እኔ ዘንድ የተረገሙ ናቸው ስለዚህ ውሸት ላይ ቆሞ ሰው አቋም ከመያዝ ሊያዘው አቋም ብዙ ማጥናት ብዙ መልፋት መመራመር መጠየቅና መድከም ነው ያለበት አልደክምም አልጥርም አልግርም የገሬ ቃል አልቀበልም ብሎ ሽምጥጥ አርጎ ውሸት ከለጠፈ ግን አላህ ምን ይያለ ነው ኡቲለ ልኸራሱን ውሸታሞች ከዛቦች አስተባባዮች በትክክልም የኔ እርግማንና ቁጣ ይሰፍርባቸዋል ይላል እነማናቸው ከዛቦች ብሎ የጠቀሳቸው ራስ ሲፈስራቸው ማለ አለቢን አለ እነዚያ ናቸው هم እነሱ في غمره ساهون في غفله ساهون እንደማለት አንድ ነው هم غافلون لاهون عن امر الاخره الذين انزاناتهم استبابي ملاچو ينرجماننا قطه سفرباچو سوت انزاناتهم انمان هم انسو في غمره في غفله مالت نو زنگتوال زاري حقنا اونتن كملهيت چلا بلوال زنگتوال ساهون ان امر الاخره يا اخران گداي رستوال چلا بلوال زارم گن ኢማንን ከመቀበል ከኢማን ጎን ከመቆም እምነትን ወይ እውነትን ከመጨበጥ የዘነጉ ሳሁ ገምራም ሳሁንም ተመሳሳይ አማርኛ ነው የሚኖረው ግን በምን ትላላችሁ الذين እነዚያ ናቸው هم እነሱ في غمرتين بدنيا እያሉ ከኢማን የዘነጉ ساهون عن امر الاخره የአኺራ ጉዳይን ኮምፕሊትሊ ከውስጣቸው ያጠፉና ጭላ ያሉ ናቸው ስለዚህ እነዚህ ሰዎች ሉዒን የነርግማንና ቁጣ ሰፍሩባቸዋል ይላል እነዚህ ሰዎች ተጨማሪ ምን ያደርጉ መሰላችሁ ይሳሉን ይጠይቃሉ አያነ መች እንደሆነ የሙዲን የዲን ቀን የቂያማ ቀን መች ነው ብለው ይጠይቃሉ የቂያማ ቀን መች ነው የሚቆመው እያሉ ለመቀበል ለማመን ህይወትን ለመቀየር አይደለም ለማስተባበል ነብዩን ለማዳከምና ነብዩን ለማዳከምና ተስፋ እንዲቆርጡ ለማድረግ ባክ ዝም ብለህ ቂያማ አለ ምናምን ከመትለን መታ የሙል ቂያማ መታ የሙዲን እንኩንቱ ሳዲቂን ወለደኞች ቆዱ ቂያማ ቀን በዚህ ቀን ነው ብለ ንገረን ብለው ለማሸነፍ እንጂ እውነትን ለመቀበል አይደለም በዚህ ስሜት መጥቶ ይጠይቃሉ የውም አለ አላህ ግን ምን አለ የውም የማየሙ ዲንኩ ብለ ማለት ቀን ነው አለ የውም ቀን ነው ምን አይነት ቀን ሆም እነሱ አለ ናሪ በእሳት ላይ ይፍተኑን የሚፈተኑበት ቀን ነው ጀሃነም እሳት ውስጥ ገብተው መከራቸውን የሚያዩበት የፈተና ማአት እነሱ ላይ የሚወርድበት መራራ ቀን ነው ይሄ ቀን መች ነው የሚቆመው ብለው መጠየቃቸው ለማመን ህይወትን ለመቀየር ቢሆን በጎ ነበር ግን ለማጣጣል ለማንቋሸሽ እውነቱን የበለጠ ለማን የውመሆም አለናር ይፍተኑን ጀሃነም እሳት ውስጥ ገብተው የሚፈተኑበትና መከራን የሚያዩበት ቀን እንደሆነ ነገራቸው አለ ዘቁ በዛ ቀን ታዲያ ትባላላችሁ ምን ቅመሱ ትባላላችሁ ፍትነተኩም ያው ቅጣታችሁ ማለት ነው የምትፈተኑበትን የጀሃነም ቅጣት ቅመሱ ይባላል ሃዛ ይሄኮ የጀሃነም ዓለም ውስጥ ገብታችሁ የምትቀምሱት ቅጣት አለቢ ያ ነው የትኛው ኩንቱም ቢሂ እናንተ የነበራችሁበት ቢሂ በሱ ተስተዕጅሉን ዱንያ ህይወት ላይ ያላችሁ ታቻኩሉት ይምጣ ሰአለ ሳኢሉን በዐዛብ ዋቂዕ አይደል ያለው ان كان هذا الامر او ان كان هذا الامر حق فامطر علينا حجاره من السماء اهونو كسماء قطعه تاوردنا اطفان بلو طيقوال يمكام مشريكون سلازي ايه دنيا لا يالاچو بفطنت متو يمطانا يقطان استوند كونه يشلال منامن يالاچو دنيا لا بفطنت متو واغاچو نيسطاچو تفلغو تطبقو تنبرو قطعه هذا ايهو اهو متى من تادرغوت من يوطاچو يعني ملاغطاچ مافزاچو ايهو غداتو ايهن يال مرارا هونوال تبلو ينغراچوال انا بزي ملكو انغدي جهنم امبيتنيوچن متاستناغد كباد علم لهونش قران نغرنال اقطلالو ان المتقين انزا اللهن يفروتنا ميتنققوت سوتچكو عليه في جنات الله ባዘጋጀው የጀነት ዓለም ውስጥ ይኖራሉ ወዕዩን እዛይት የጀነት ዓለም ውስጥ ደግሞ ምንጮች አሉ። الله ከየህንጻው ስር ከየአታክልቱ ስር የሚያፈልቃቸው ጅግ የሚያማምሩ የውሃም የማርም የወተትም ምንጮች አሉ። ስለዚህ አንድ ሰው ዱንያ ላይ ተቋም ከሸመተ አላህን ከፈራ ህይወቱን الله ባሰመረለት መስመር መጓዝ ከቻለ في جنات وعيون ምንጮች በዝበች የጀነትን ዓለም الله جل وعلا ያስገባዋል የጀነትን ዓለም الله ያቀዳጀዋል እንይለናል اخذين እነዚህ ሰዎች ታዳ የሚይዙ ይሆናሉ ማአታሁም የሰጣቸው ነገር ربهم ጌታቸው የሚሰጣቸው ነገር ይዘው الله جل وعلا ጀነት ዓለም ውስጥ የሚሰጣቸው ጸጋ ሁሉ የሚጣቀሙበት ይሆናሉ። እና እነዚህ ሰዎችን አላህ ምን አላቸው? እነሆም አለ እነሱኮ እነዚህ ኪኖች እኔ በጀነት ዓለም ውስጥ የሚሰጣቸው ጸጋ ይዘው በመልካም ሁኔታ የሚጣቀሙበት ሰዎች እኮ አለ ካኑ አለ ነበሩ ምን ነበሩ قبل ذلك ከዚህ ሙህሲኒን በጎ ሰሪዎች ነበሩ ዱንያ ላይ ያሉ እናስ ያገለግላሉ በበጎ ተግባሪነታቸው በበጎ ሰራተኝነታቸው አውቃቸው ነበር ለዚህ ነው ጀነት ዓለም ውስጥ ከትቼ እጅግ በጣም በርካታ ምንጮችና የኔ ጸጋዎች እኛ ነው ዛሬ ህይወቱ እነዛ አላህን የሚፈሩት እኮ في جنات በጀነት ዓለም ውስጥ ይሆናሉ وعيون እዛ ጀነት ዓለም ውስጥ ምንጮች አሉ። ምንጮች በበዙበት የጀነት ዓለም ውስጥ የአምላክን ጸጋ በስፋት የሚቀዳጁበት ዓለም ነውና ሙተቂኖች እዛ ይኖራሉ ይላል። አኺዚን እነዚህ ሙተቂኖች ደግሞ የሚይዙ ናቸው ወይም ወደው የሚቀበሉ ናቸው አለ። አኺዚን ማለት ያዦች ናቸው፣ ተቀባዮች ናቸው የሚሰጣቸው ማለት ነው። ተደስተው ወደው የሚቀበሉ ናቸው። ማአታሁም የሰጣቸው ነገር ማ ማለት ነገር ነው። ኦኬ ያ የሚሰጣቸው ጸጋ አንዳንድ ጻፉልኝ የሰማችሁኝ ከሆነ እሺ። ጀነት ዓለም ውስጥ አላሁ ጀለ ወዓላ የሚሰጣቸው ጸጋ አኺዚነ ማአታሁም ረብሁም ጌታቸው የሚሰጣቸው ጸጋ ወደው ይቀበሉና ይይዛሉ። ስለዚህ በጀነት ዓለም ውስጥ አላሁ ጀለ ወዓላ የፈቀደላቸው ነገር ሁሉ መጠቀም የደስታ ዓለም እንዲኖር ይደረጋል። አላህ ስለነዚህ ሰዎች ቀጥሎ ሲገልጽ ምን አለ? እነሆም እነሱ እኮ አለ ካኑ ነበሩ ቀብለ ዳሊክ ከዚህ በስተፊት ጀነት ዓለም ውስጥ ከትቼ ለታላቅ እድልና ጸጋ እነሱን ከማብቃቴ በስተፊት ነበሩ። ምን ሙህሲኒን በጎ ሰሪዎች ነበሩ። ዱንያ ላይ የአምላክን በማስደሰት የሰው ልጆችንም በማስደሰቱ ረገድ መልካም ስራ ላይ ጧት ማታ የሚተጉ ውድ ባሮች ነበሩ። ለዚህም እኔ ጀነቴን አወረስኳቸው፣ ለዚህም እኔ ምንጮች በስፋት የሚፈሱበትን ዓለም አስገባቸው ይላል። ካኑ ነበሩ፣ ሌላ ተጨማሪ ባህሪያቸው ነበሩ። ምን ነበሩ? ቀሊለም ምንለይ ከሌሊቱ ክፍለ ጊዜ ትንሽ ነበሩ። ምን ማ የህጀኡን ይተኙት የነበረው ትንሽ ነበር። በሌሊቱ ክፍለ ጊዜ ይተኙ የነበሩት ትንሽን ሰዓት ብቻ ነበር። አብዛኛውን ሰዓት በመስገድ በመቅራት ዚክር ማድረግ ነበር ጊዜያቸውን የሚያቃጥሉት። ስለዚህ ጀነት ለመግባት የሚያስብ ሰው በጎ ሰሪ መሆን አለበት። ጀነት ለመግባት ከልብ የሚፈልግ ሰው ሰላት ሌሊት ቆሞ መስገድ አለበት። መልካም ስራ ላይ ጥግ ድረስ መረባረብ አለበት ማለት ነው። ይሄን ነገር ስታደርጉ አላህ ሙተቂ ይላችኋል። ለሙተቂኖች ደግሞ في جنات وعيون የሚባለው ዓለም ውስጥ አስገብቼ የተንደላቀቀ ህይወትን እንዲመሩ አድርጋቸዋለሁ። وبالاسحار بسحور وقت ላይ እሰማለሁ። አንዳንድ እየሰጣችሁኝ ወጥቻለሁ አሁን። ኦኬ ወቢልአስሓር አስሓር ማለት የስሑር ወቅት ማለት ነው። ያው ጾም ላይ ረመዳን ላይ ለመጾም የሚያስቡ ሰዎች ለሊት ሱብሒ ከመግባቱ በስተፊት ተነስተው ስሑር ይበላሉ። በዛ ወቅት የሚበላው ምግብ ስሑር ይባላል። የሚበላው ምግብ ስሑር ይባላል። ወቅቱ ስሑር ይባላል። ስለዚህ ወቢልአስሓሪ በስሑር ወቅት ላይ ሁም እነሱ የስተግፊሩን ጌታቸውን ምህረት የሚጠይቁ ነበሩ። ጌታቸውን ለሊት ተነስተው ጌታ ሆይ ቀን ያጠፋነውን ይቅር በለን፣ ለጀነት አብቃን፣ ወንጀሎቻችን ሁሉ እለፈን እያሉ በሱሑር ወቅት ላይ የሌሊቱ መጨረሻ ላይ ተነስተው የሚማጸኑ ስለነበር አላህ ለዚህ ተግባራቸው ወረታቸውን ለመክፈል ጀና ሰጥቷቸዋል ይላል። ወፊ አምዋሊህም ከዛም ባሻገር ደግሞ በገንዘቦቻቸው ላይ ሐቁን መብት እንዳለው የሚያውቁ ሰዎች ነበሩ። ሐቅ አለብን ብለው የሚያስቡ ሰዎች ነበሩ። ለማን? ለሳኢል፣ ለጠያቂ፣ ለለማኝ። ተቸግሮ እርቦ ታረዞ ቸግሮት ለሚለምን ሰው እኛ ጋር ካለው ገንዘብ ላይ ይገባዋል፣ መብት አለው ብለው የሚያስቡ ናቸው። ዘካንም በመስጠት ሊሆን ይችላል። ከዘካም ውጪ ችግርተኞችን በመርዳት ሊሆን ይችላል። ከገንዘቦቻቸው ላይ ለሚለምናቸውም ለማኝ እንደዚሁም ወልመሕሩም ራሳቸውን ከልመና ያቀቡ የከለከሉ ያገዱ ሰዎች አሉ፣ ግን ችግር ጎድቷቸዋል። ስለዚህ ተቸግረው ለማይለምኑትም ተቸግረው ለሚለምኑትም ሰዎች ከገንዘቦቻችን ላይ ሐቅ አለብን፣ ልንረዳቸው ይገባል፣ ልንሰጣቸው ይገባል በሚል ሴንስ በሚል ስሜት ምን የሚያደርጉ ናቸው? ከገንዘቦቻቸው ላይ አሳልፈው የሚሰጡ ሰዎች ናቸው አለ። ስለዚህ የጀነትን ሰዎች አላህ ሙተቂኖችን በእነዚህ አራት ሀሳቦች ገልጿቸዋል። ስለዚህ ሰው ሙተቂን ሆኖ ጀና መውረስ ከፈለገ ሙሕሲን መሆን አለበት፣ ሰላት ሌሊት መስገድ አለበት፣ እሱር ወቅት ላይ አላህን ይቅርታ መጠየቅና ዱዓ ማድረግ አለበት። ሲደመር ከገንዘቡ እየቀነሰና እየቆረሰ ለሚገባቸው ምስኪኖችና ድሃዎች መስጠት ይጠበቅበታል አለ። ይህን ስታደርጉ እኔም ጀነትን ለእናንተ ነው እናዘጋጀሁት እሰጣችኋለሁ ባይ ነው። እየሰማችሁኝ ከሆነ አንዳንድ አዎ ፕሊስ። ምንም ሳይንቀሳቀስ ሲቀር ሎቢ ይጠራጠራሉ። ቀጥሎ ደግሞ ወደ ምን ገባልን መሰላችሁ? የእሱን ኃያልነት ስለሚጠቅሱ ነገሮች መናገር ጀመረ። ምን አለ? ወፊል አርዲ በምድር አላህ ሊል ሙቂኒን ለሚያረጋግጡ ሰዎች የሚያዩትን መለኮታዊ ተአምር አረጋግጠው እውነት ነው፣ የአምላክ ስራ ነው፣ የአላህ ስራ ነው። ስለዚህ በዚህ ተአምሩ ልንመከርበት ልንገሰጽበትና ህይወታችንን ልንቀይርበት ይገባል ብለው የሚያምኑ አረጋጋጮች አሉ። አረጋጋጮች አሉ። ለነሱ ምድር ገጽ ላይ በጣም በርካታ ተአምራቶች አሉ ይላል። ልክ ነው፣ ልክ ነው። ምድር ገጽ ላይ እስኪ ዝም ብላችሁ አስቡት። የሰው ልጅ በሁለት እግሩ በነፃነት መንቀሳቀሱ አንድ እኮ ተአምር ነው። ምድር የፈለገ ያህል ትልልቅ ህንፃዎች ይገንቡባት መቻሏ ተአምር ነው። ምድር ስንዴ፣ ጤፍ፣ ገብስ ማብቀሏ ተአምር ነው። ምድር ስንትና ስንት ጉድ ትሸክማለች። ይሄ ሁሉ የምድር ባህሪ የአምላክን ተአምር አረጋግጠው ወደ አምላክ ፊታቸውን ለሚያዞሩ ሰዎች ትልቅ ተአምር ያለባት ዓለም ነች ይላል። ስለዚህ አላህ ጌታ ለመሆኑ የሚጠራጠር ካለ የአላህን የአምላክን መኖር ትንሽ ውስጡ አልቀበል ያለው ሰው ምድርን በአንክሮ ይመልከታት፣ አምላክን ሳይወድ በግድ ይቀበሏል። ደግሞ ከዛ ዝቅ አለና አላህ ምን አለ? ወፊ አንፉሲኩም አለ። አረ በነፍሶቻችሁ ውስጥም ታምራቶች አሉ። አፈላቶ ስሩን አትመለከቱም እንዴ? የእጆቻችሁ አዘረጋግ፣ የእግሮቻችሁ የጣቶቻችሁ አሰካክ፣ የሁለት እግሮቻችሁ ቁመት ውበቱ፣ ስትራመዱ ያለው ይዘት ውፍረታችሁ፣ ውስጣችሁ ያለው የአንጀቱ የደምስሩ የጉበቱ የጣፊያው የጨጓራው አሰላለፍ በጣም አጅብ የሆነ ተአምር ነው። ውስጦቻችን ላይ አላህ አስቀመጠው። ስለዚህ አላህ አምላክ ለመሆኑ እህቶቼ፣ ወንድሞቼ ጥርጣሬ ውስጣችን ካለ ምንም ሸክ የለው። ራሳችሁ ምንም ቢዩት ማነው ከዛ የዘር ፈሳሽ ከዛ ስፐርም በዚህ መልኩ የገነባኝ አካል ማን ነው ብላችሁ ጠይቁ። አንድም አካል ዱንያ ላይ እኔ ነኝ አብሽሩ፣ ይሄውልሽ ከፈለግሽ እንዲያርጌ መፍጠር እችላለሁ ብሎ ይህንን ተአምር የሚያሳይ ሰው የለም። ተናግሮ የሚያውቅ ሰው አላውቅም፣ ኢየሱስም ጭምር አላለም። አላህ ግን በኮንፊደንስ አፈላ ትብሲሩን፣ እናንተን እኮ የገነባሁት እኔ ነኝ። ራሳችሁን አትመለከቱም እንዴ? እኔ አምላክ ለመሆኔ ብዙ ትቸገራላችሁ። ምድርን ተመልከቷት፣ ሰማይን ተመልከቱት፣ ራሳችሁን እዩ። እኔ አምላክ ለመሆኔ ትልልቅ ምልክቶችና ተአምራቶች ናቸው ይላል። እንደው የሰው ልጅ ራስ የሚፈጠርበት ሲስተም ነው። እስኪ ሁለት ተቃራኒ ጾታዎች ለራሳቸው ፍላጎት ይገናኛሉ። የእነሱ መገናኘት የሆነ የዘር ነገር የሆነ ፈሳሽ ነገር እንዲወጣው ይደረጋል። ሰው እንዲወጣው ያ የዘር ፈሳሽ ከወንዱ የዘር ፈሳሽ ከሴቷ እንቁላሉ እንዲመረት ማድረግ የሚችል አንድ አካል የለም። ዛሬ ራሱ ሰውን ለመፍጠር የሚታገሉ ሰዎች ከዛ የሰውን የሚፈሰውን የዘር ፈሳሽ ይዛሉ፣ የሴቷን እንቁላል አምጥቷ አንድ ላይ ነው የሚያስቀምጡት። በቃ አላህ እንዲሰራ ነው እድል የሚሰጡት እንጂ እነሱ እንቁላሉንም ሆነ ዘሩ መፍጠር አይችልም። ስለዚህ የሰው ልጅ ትክ ብላችሁ ብታዩት አምላክ ለመኖሩ የሚያሳብቅ ቋሚ ተአምር ነው። ተግባባን እህቶች? የሰው ልጅ ያለምንም ሸክ ማለት ነው ያለምንም ሸክ አምላክ ለመኖሩ የሚያሳብቅ ትልቅ ተአምር ነው። ስለዚህ ይህንን ትልቅ ተአምራዊ ሐውልት በደንብ ይዩት፣ በደንብ አስተውሉት። እስቲ ደግሞ ዝም ብላችሁ ትናንትናም ሱረቱ አልሉቅማን ላይ እያየን ነበር። ወሚን አያቲህና እክትላፉ አልሲነትኩም ይላል። የቋንቋችሁ መለያየት አንዱ በእንግሊዝኛ ይወራል፣ አንዱ በኦርዶንኛ፣ አንዱ በፈረንጅኛ፣ አንዱ በአረብኛ፣ አንዱ በአማርኛ፣ በኦሮምኛ ጉድ ነው። ይሄን ሁሉ ቋንቋ የሰው ልጅ መፍጠር አቅም የለውም። ግን አላህ ጀለ ወዓላ የሰው ልጅ ሲፈጥረው በየቦታው የሚግባባበትን ቋንቋ አብሮ ፈጥሯል። መልክ የመልካችን መለያየት፣ የአንዱ ውፍረት፣ የአንዱ ቁጥነት፣ የአንዱ መክሳት፣ ያን አቤት ያአላህ። እና የሰው ልጅ እህትና ወንድሞች አጅብ የሆነ ተአምርን የተሸከመ ነው። አምላክ ለመኖሩ የሚያሳብቅ ትልቅ ተአምራዊ ፍጥረት ነው። ስለዚህ አላህን በግልጽ ቋንቋ ወፊ አንፉሲኩም አፈላ ትብሲሩን፣ እስኪ ራሳችሁ ተመልከቱ። እኔ ለመኖሬ ከመጠራጠር ከማመፅ ቂያማ ቀን የለም ከማለት በፊት ራሳችሁን እዩና አምላክ ለመኖሩ ታሳብቃላችሁ። ከዛም ቆም ብላችሁ አስቡት ይላል። ቀጥሎም ይላል ወፊ ሰማኢ፣ በሰማይ ውስጥ እኮ ነው ያለው። ሪዝቆኩም፣ ሲሳያችሁ ያለው በሰማይ ዓለም ውስጥ ነው። አልገባኝም መሪም። እና ወፊ ሰማኢ ሪዝቆኩም፣ ሲሳያችሁ ያለው ወይም የሲሳያችሁ ሰበቡ ምክንያቱ ያለው በሰማይ ውስጥ ነው። ወማ ቱዓዱን፣ የምትቀጠሩት ነገር ሙሉ ለሙሉ ተጽፎና ተመዝግቦ የተቀመጠው በሰማይ ዓለም ውስጥ ነው ያለው። አስቡት እስኪ ውሃ ባይኖር ዛሬ አሁን በየቤታችሁ የምትጠጡት ወተት አይኖርም። የላሚ ወተት አይኖርም። ዋክል የለ። የምትበሉት ከስንዴ ጋር የተያዘ ነገር አይኖርም። ከደን ጋር የተያዘ፣ ከስኬም ጋር የተያዘ፣ ከምንም ነገር ጋር ይያዝ። ዝናብ ከሌለ የሰው ልጅ የሚበላው ነገር አይኖረውም። አላህ የእናንተ ሲሳይ እምድር ላይ ሳይሆን እሰው እጅ ላይ ሳይሆን እሰማይ ነው ያለው። ዝናብ ካላወረድኩኝ በምንም መልኩ አታገኙም ነው የሚለው ወማ ቱዓዱ